ኣይ ግንወን ንክንዛዘኑ ተይረት የሉናን ድርንሙሉ ይግንወን ብያርታሰኑ ተይሪ ምረሕ በስራስ ሉርድ በዛ ንክርተሰኑ ሉርድ በዛ ንክርተሰኑ ስንትውል ንግድሪ ስግል ንስወያ ይግልን ኣካን ኩለካን ክሰራ ይግንዋን ንሓስሪ ስበኽትሽ ሕርሽ መንግራይሚ ዕትስያ ንዚኻን ኣታኽን ንስረገት ይባርግወን ኢሉርት በዛ ነክርተሰን ኢሉርት በዛ ብቀርኒትሚ ሙስተላር ድረሚ ኣንርዩ ፋዋን ንክረቲን ሽምዕኽ ኣይዝሪኑኒ ቐድየኩ ብዋዩ ኢላንኺግንዋን ውርቲ ቐርበከን ብቀርቲትምናት ውርቲ ቐርቡኩ ናፍራሕ ስዝዛር ንሲኻ ኣኽልክን ኢሉርድ በዛ ንክርተሰኑ ኢሉርድ በዛ ንክርተሰኑ መምትሪ ተፈት ሲኑ ይግልየ ኣኩብኺ ወሴፍ ወነኸርብለይ ኣንርዲ ሱጊ ቐንሱማንሳንን ኩርንስታሪታፍ ኩልዳ ይሸውዐን ኣታግዲረረቢ ንዓቕለ ዝዘርነቕ ኣየንፈየሎ ይዝሪኖ ብለርየኽ ኢሉርድ በዛ ንክርተሰኑ ኢሉርድ በዛ ንክርተሰኑ ركزنزتركيهلج